إن فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. زينب بريقومنا وقلنا بهتان مالت بلنال عند فاسق ويملموا عند جاهل متو عند خبر كنقره አረጋግጠህ ገና እርምጃ ከመውሰዱ በፊት አረጋግጥ ይላል። ደግሞ ቦህታን የሚባለው ባለፈው ሳምንት ተምረናል። ቦህታን ማለት ያልተጻፈ የሚያነብ ሰው፣ ያልተከሰተ የሚያወራ ሰው፣ ያልሆነ የሚያወራ ሰው ይህ ቦህታን ይባላል። ለምሳሌ አንድ ሰው ሪባ ከበላ ሪባ በልተዋል ትላለህ፣ ይህ ሐሜታ ነው። እገሌ እኮ ሪባ ይበላል ትላለህ፣ ይህ ሐሜታ ይባላል። ሪባ የማይበላ ሰው፣ ንጹህ ሰው ግን ሪባ ይበላል ካልክ ቦህታን ይባላል። ይህ ነገር ይህን ባለፈው ሳምንት ተምረናል ማለት ነው። ስለዚህ ወኩሉና ያዕሪፍ አዩሃ ልእኽዋ አነ ነማም ነገር ከአንድ ሰው ወደ ሌላ ሰው የሚያስተላልፍ ና ሁለቱም ሰዎች የሚያጣላ ነማም ነሚማ ባህል ነሚማ ነው የሚባለው። ስለዚህ አዛቡ ከባድ ነው። ከዛ ሁለት ቃል ያመጣና ለዚህ ሁለት ቃል ይሰጣል። ከዛ ደግሞ አምጥቶ ከዛ ያጣላል። ሁለት ቀቢላ፣ ሁለት ሰዎች፣ ባልና ሚስት፣ ሁለት ጓደኛሞች ያጣላል። ይህ በጣም ከባድ ቅጣት እንዳለው ነቢያችን ነግረውናል ማለት ነው። ሀታ በቀብር እያለፉ ነቢያችን ሁለት ቀብር አዩና እነዚህ ሁለት ቀብር እኮ እየተዓዘቡ ናቸው አሉ። አንዱ ነማም ነበር፣ ያኒ ነገር ምለኩስ ማለት ነው፣ ሰው የሚያጣላ። አንዱ ደግሞ እስቲንጃ ሲያደርግ ሽንት ሽኖ ገና ሳያደርቅ ነው ውዱእ የሚያደርግ የነበረው። ጠይብ ወሊዛሊክ ቡህታን ከሊመት ቡህታን በደንብ እንዲገባችሁ ፈልጋለሁ። ቡህታን ቡህታን እውነቴ ነው ፈጠራ ማለት ነው። ከኪስህ አውጥተህ ፈጥረህ ፋብሪኬት አድርገህ ያልሆነ ነገር እንደዚህ ሆነዋል ማለት። የቁሉ ስብሓን ወተዓላ ስለ መርየም ሲናገር ወቢኩፍርህም ወቀውልህም አላ መርየም ቡህታናን ዓዚማ፣ ስትና መርየም ድንግል ሆና ተወለደች፣ በድንግሏ ነው የሞተችው። አንድ ወንድ የነካት የለም፣ ላኪን ዚና አድርጋለች ብለው የሁድ ጠቆሟት እና አላህ ምን አለ? በዚህ አይነት ከፈሩ። ቢኩፍርህም መጀመሪያ ኩፋር ናቸው የሁድ። ወቀውልህም አላ መርየም ለመርየም ስለ መርየም የተናገሩት ደግሞ ቡህታናን ዓዚማ። ወቀውልህም ሌላ ደግሞ ቡህታን የተናገሩት ኢና ቀተልና ልመሲሐ ዒሳ ብነ መርየም። ዒሳ አልተገደለም፣ አላህ ወደ ሰማይ ወሰደው እንጂ አልተገደለም። እነሱ ግን ገደል ነው ሰቀል ነው ይላሉ። ወቀውልህም ኢና ቀተልና ልመሲሐ ዒሳ እብነ መርየመ ረሱለላሂ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል አላህ ሱብሓነሁ ወተዓላ። ስለ ዩሱፍ ሲናገር ደግሞ ዩሱፍ ጅብ አልበላውም፣ እንዲያውም ከዛ በኋላ ያን ተሽጦ ንጉስ ሆነ። አባቱ ከወንድሞቹ ሆኖ እዛ ሄዶ በግብጽ ሀገር ተገናኙ። እነሱ ግን ጅብ በልተዋል ብለው ነው ለያዕቁብ የነገሩት። ይህ ቡህታን ይባላል ወንድሞች። ቡህታን ማለት የሌለ ምንም ነገር ያልተከሰተ። የቁሉ ስብሓን ወተዓላ ወጃኡ አባሁም ዒሻ አን የብኩን ሰላት ልዒሻ ማታ ማለት ነው። አስር ወንዶች የዩሱፍ ወንድሞች ናቸው እያለቀሱ መጡ ወደ አባታቸው። ቃሉ ያ አባና ኢና ዘሀብና ነስተቢቅ፣ ያኔ ኳስ ልንጫወት እንደዚህ ልንጫወት ወደ በረሃ ሄድንና እሱ ደግሞ ከዛ ከእቃዎቻችን ህፃን ነው እሱ ከእቃዎቻችን አስቀምጠ ነው ነበር። ናም ወተረክና ዩሱፍ ዒንደ መታዒና ፈአከለሁ ዝኢብ ወማ አንተ ቢሙእሚኒን ለና ወለኩና ሳዲቅን፣ አንተ ግን አታምነንም፣ ምክንያቱም ሁሉ ጊዜ እየተጠራጠርክ ነው ያስቸገርክና አሁንም አታምነንም። ላኪን ዩሱፍ ጅብ በላው። ከዛ በኋላ የእሱ ቀሚስ ይዘው መጡ። ተገረመ። ገጠማቸው እኮ ሰይድና ያዕቁብ ቀሚሱ ምንም ሳይቀደድ አይጂብ አይጂብ፣ ምን አይነት አዛኝ ጅብ ነው ልጄን በልቶ ቀሚሱ ሳይቀድ እንዴት ይሆናል ነው ያሉ። እና ፍየል አርዶ ከፍየሉ ደም አውጥቶ ቀሚሱን የዩሱፍ ቀሚስ በደም ቀቡትና ወደ ያዕቁብ መጥተው ልጅህ እንትኑ ጅብ በልተዋል ብለው ነገሩት። ወጃኡ ዓላ ቀሚሲሂ ቢደሚን ከዚብ ቃለ በል ሰወለት ለኩም አንፉስኩም አምራ ፈሰብሩን ጀሚል። አላህ ሰብር ይስጠ እንጂ ልጄ ጅብ እንዳልበላ አውቃለሁ። ወላሁ ልሙስተዓን አላህ እርዳና ላይ አላ ማ ተሲፉን የምትሉት ነገር ውሸት መሆኑን አውቃለሁ። ላኪን ምን ላርግ እንግዲህ አለ። ወቃለ ስብሓነ ተዓላ ፊመን ተወረጠ መዓ አልሙናፊቂን ደሞ በነቢያችን ጊዜ ደሞ አኢሻ ቢንት ስዲቅ ዘውጀት ነቢ ስ ሰለም ዚና አድርጋለች ተብላ የተጠቆመችው አላህ ስብሓነ ተዓላ 18 አያ ወረደ በሱረቱ ኑር 18 አያ አውርዶ ያኒ እናታችን አኢሻ ንጹህ መሆንዋን በዛ ጊዜ እድሜዋ ስንት ነበር? 15 14 ዓመት ነው የነበረው። ምን ዚና አሳወቃት? ምን ታውቃለች ስለ ዚና? ላኪን ጠቆሟት ሙናፊቆቹ። አንዷ ተጠየቀች እኮ አንዷ ተጠየቀችና እንዴት ምን ትያለሽ አንቺ አይሻ ዚና ታረጋለች ብለው ጠየቀዋት። በሪራ የምትባለው እኮ ነው የእሷ ሰራተኛ ነች። አይ የአይሻ ነገር ልንገራችሁ አለች። አይሻ ህፃን ገና 13 14 ዓመት ሊጥ እያቦካች እንቅልፍ የሚመጣትና ካንቀላፋች በኋላ ከተኛች ዶሮዎችና ፍየሎች መጥቶ ሊጡን ይበላሉ እና እንስቅ ነበር። ይቺ ነች ልጅ ነች፣ ምን አሳወቃት? ስለ ወንድ ስለምን ምን አሳወቃት? ሊጥ ታቦካለች አይደለም? ዳቦ ለመጋገር እያቦካችሁ እንቅልፍ ይመጣና ትተኛለች። ዶሮዎችና ፍየሎች መጥቶ ሊጡን ይበላሉ። ይቺ ነች አይሻ ብላ ገለጸቻት። ሱብሓነላህ፣ ነቢያችን ገረማቸው። እና አላህ ስብሓነ ተዓላ ምን አለ? ወለውላ ኢዝ ሰሚዕቱሙሁ ቁልቱም ማ የኩኑ ለና አን ነተከለመ ቢሃዛ ሱብሓነከ ሃዛ ቡህታኑን ዓዚም፣ ቡህታን ነው ብላችሁ ዝም ብትሉ ኖሮ ጥሩ ነበር ብሎ አላህ ለሰሓባዎች። ምክንያቱም አንድ ሶስት አራት ሰሓባዎች እኮ እዛ ከሙናፊቆቹ ጋር ትንሽ ጠጋ ብሎ ይሆናል አሉ ይሆናል አሉ። እና አላህ ስብሓነ ተዓላ ቁርአን አውርዶ በጣም ገሰጻቸው ነው። ተግሳጽ አወረድና ደግሞ በጣም አስፈራራቸው። ካሁኑ በኋላ ላይ የዒዙኩሙላህ አላህ የመጨረሻ ማስጠንቀቂያ ይሰጣል። የዒዙኩሙላህ አንተዑዱ የዚህ አይነት ውሸት ነገር ቦህታን ነገር እንዳትመለሱ ሊምትሊሂ አበደን ኢንኩንቱም ሙእሚኒን እውነተኛ ሙእሚኖች ከሆናችሁ ቦህታን ነገር አታውሩ አለ። እሺ ይህ ትናንትና ደርስ ነበር። እስከዚህ ድረስ አሁን እንግዲህ እንሂድና አላህ ስብሓነ ተዓላ ምን ብሎ ነው የጀመረው? ያለፈው ደርሳችን ያ አዩሃ ለዚነ አመኑ ኢንጃአኩም ፋሲቁን ቢነበኢን ፈተበየኑ ብሎ ዋዕለሙ አነ ፊኩም ረሱላላህ። ደሞ አታውቁም እንድናንተ እዕለሙ አነ ፊኩም ረሱላላህ ነቢያችን እኮ በመሀከላችሁ በህይወታቸው እያሉ ይህን ውዥንብር ነገር ለምን ታረጋላችሁ? እዕለሙ አነ ፊኩም ረሱላላህ ለው ዩጢዑኩም ፊ ከሲር ምን አልአምር እናንተ የፈለጋችሁት ነገር እሺ ብሎ ቢቀበላችሁ ነቢዩ አዱንያ ዝብርቅርቅ ትሆናለች፣ መጥፎ ነገር ይከሰታል። ዋዕለሙ አነ ፊኩም ረሱላላህ ለው ዩጢዑኩም ፊ ከሲር ምን አልአምር እናንተ የምትፈልጉት ብዙ ነገር አለ፣ ግን ነቢዩ የማይቀበለውና አላህ የማይቀበለው ነገር። ስለዚህ የስሜታችሁ ጉዳይ ተከትሎ ቢሄድ ነቢያችን ሰለላሁ ዐለይሂ ወሰለም ለአኒቱም ትጠፋላችሁ፣ መንገዱን ስታችሁ ወደ ሌላ ትሄዳላችሁ። ወላኪን አላህ ሐበበ ኢለይኩም ልኢማን አላህ ግን በእዝነቱና በጣም ስለሚወዳችሁ በልባችሁ የኢማን ፍቅር አስቀመጠ። ወዘየነሁ ፊ ቁሉቢኩም ልክ ልባችሁ በኢማን ሸለመው ተሸላለመ። አይደለም وكره اليكم الكفر كفر የሚባለው ሽርክ የሚባለው ደግሞ በጣም አስጠላችሁ ይሄ ሁሉ ከአላህ ነው አለ سبحان الله አሁን አንድ ሰው ኩፍር ከጠላ ኢማን ከወደደ ከራሱ እንዳይመስለው ወንድሞች ከአላህ ነው ይወላችሁ እየሰማችሁ ነው واعلموا ان فيكم رسول الله لو يطيعكم في كثير من الامر لعنتم ولكن الله الله سبحانه وتعالى حبب اليكم الايمان ايمان እንድትወዱ እንድታፈቅሩ ያደረጋችሁ አላህ ነው ወዘየነሁም መውዳድ ብቻ ሳይሆን አንድ ሰው እኮ ኢማን በልቡ ልክ ተወቀረዛ ከተጻፈ ወይም የልቡ ሽልማት ከሆነ እንትኑ ኢማን وكره اليكم الكفر ኩፍርና ሽርክ ኒፋቅ ምናምን ይባለው ደሞ ልክ እሳት እንደሚገባ ሰው እንደሚፈራ እንደዚህ አስጠላችሁ والفسوق فسق ደሞ እንደዚህ አስጠላችሁ والعصيان اللهنا نبي معصيه ما رغم አስጠላችሁ اولئك هم الراشدون نا እነዚህ ሰዎች ናቸው ትክክለኛ መንገድ ይዘው የሚሄዱ አላህ የሚወደው መንገድ የያዙ በልባቸው የኢማን ፍቅር ሰፍሮ ኩፍር ደሞ ልክ እንደ ጀሃነም የሚጠሏት ኩፍር በጣም ያስጠላቸው አላህ ነው ይሄ ደሞ ይላል فضلا من الله ونعمه والله عليم حكيم سبحان الله ايمان الله كفلگه እንደ ስጦታ ይሰጣል ኩፍር ያስጠላል ይሁሉከ አላህ ነው قال ابن كثير في تفسيره وقوله واعلموا ان فيكم رسول الله اي اعلموا ان بين اظهركم رسول الله نبيكم جنا الموتم انت فيتنا يالو فعظموه ووقروه اكبرواچو نبيون اكبروا بتام بتام بوتاچونا تلقنتاچو عظم وقولاچو وتادبوا معه كنبي صلى الله عليه وسلم ادب ياسفلغال وانقادوا لامره فانه اعلم بمصالحكم نبياچ صلى الله عليه وسلم والله الى الله ني قران سلنغرن እኔ ለራሴ ማስበው ጥሩ ነገር ነብዩ ሰለላሁ ዐለይሂ ወሰለም የበለጠ ስለኔ ያስባሉ ይሄ ማለት ነው ትርጉሙ ወአሽፈቁ አለይኩም ሚንኩም ካንተ በላይ ለራስህ ነብያችን ሰለላሁ ዐለይሂ ወሰለም በጣም ጥሩ የሚወድላችሁ ከናንተ በላይ ነብዩ ነው ኢላላ አላህ ሱብሃነሁ ወተዓላ ወራኢ ፊኩም አተም ሚን ራኢኩም አንተ የምታስበው ስለራስህ ይህ ጠቅመኛል ብለህ የምታብሰለስለው የምታስበው ላ ነቢያችን የሰጠው ምክር ነው ቆንጆ ይላል ከማ قال سبحانه وتعالى النبي اولى بالمؤمنين من انفسهم ተመልከቱ ይችን አያ ሙህከማ النبي اولى بالمؤمنين من انفسهم በዚህች አያ ያላመነ ሰው ከእስልምና ይወጣል ምን ማለት ነው النبي اولى بالمؤمنين አንተ ለራስህ ከምታስበው ጥሩ ነገር አንተ ለራስህ ከምትቆረቆረው ነገር ነብዩ ሰለላሁ ዐለይሂ ወሰለም ስላንተ የሚያስቡት ይበዛል ይከብዳል ይጠቅማል ነዓም ጠብ ነብያችን ሙተዋል ምን ላርገው ነብያችን የለም ሙተዋል ራ ሐዲሳቸው አለ አንተ ለምሳሌ በስሜት አንድ መንገድ ይዘህ ስትሄድ ነብያችን ደሞ ሰለላሁ ዐለይሂ ወሰለም በሐዲሳቸው ስታነብ የምትሄድበት ቦታ ትክክል አይደለም ያዝከው መስመር ትክክል አይደለም ይሉሃል አሐዲስ አለ ከሚሊዮን በላይ የነቢያችን ሐዲስ አለ ከሚሊዮን በላይ ተቃላችሁ ሰይድና አህመድ ኢብኑ ሐንበል የአራተኛው መዝሐብ ማለት ነው 1 ሚሊዮን ሐዲስ ሸምድዶ ሐፍዞ ነበር 1 ሚሊዮን ሐዲስ ከማን ሐዲሱ ብቻ ሳይሆን عن فلان عن فلان عن فلان عن ابي هريره عن النبي صلى الله عليه وسلم كنسموچو نزا يا حديث انت تشكمو يا متوت كنسماچو مليون حديث يا طنانا يا حفزه احمد بن حنبل ولذلك سيد اهل السنه يلوت نبر يا اهل السنه جيتا نو مري نو احمد بن حنبل اذا يا نبياچن حديث كمليون بلا حديث عليه انت ለህይወትህ የሚሆን የሚጠቅመህ በዛ ሐዲስ አይተህ ነው የምትጓዘው እንጂ ይሄ ነው የሚጠቅመኝ ካልክ ግን አላህ መስክረዋል ነቢያችን ካንተ በላይ ስለ ራስህ ያስባሉና ሐዲሳቸው ያኒ ኪታብን ከፈት ከፈት አድርገ ምን እንዴት እንደምትጓዝ የነቢያችን ሐዲስ ተከተል ይላል። ምክንያቱም ነቢያችን 63 ዓመት ብቻ ነው በዚህ ዓለም የቆዩ። ከዛ በኋላ 1400 አልፈዋል። አሁንም አላህ ያዕለም እስከ የውም አልቅያማ ሙምኪን ስንት ሺ እንዳለ አናቅም። ይህ ሁሉ ግን ማንኛውም ሙእሚን ነኝ የሚል ሰው የራሱን ስሜት ትቶ የነቢያችን መምሪያ ቢከተል ይላል። ثم بين سبحانه وتعالى أن رأيهم سخيف بالنسبة إلى مراعاة مصالحهم. من نمسو عند استعيت أن عنده سنة سوى سوى سن كنبياتشن كم يفرلقو قا كمبير بالنادر قو سخيف نو علي منم تقم بيس مالتنو تقمي للونو. أن هذا يقول ابن كثير ثم بين تعالى أن رأيهم سخيف نزا سوچ مسلموچون بيهونو يا نبياچن وسانه نو ملو بملو تقباينت يالو انجي سخيف معناته معناته نو سخيف غدولو معناته نو بالنسبه الى مراعاه مصالحهم فقال لو يطيعكم في كثير من الامر لعنتم يقولاچو بزي ايا نبياچن لمثاله عند هلت صحابة يمتقلنا يا رسول الله عند ذي نزي لما رق فلقنال اهو النبي عجين ليلا استيت هلاتشو قن صحابة عجين لما استيت ايشي ايشي كتلو باتبيلو صحابة عجين يبقودانو مكناتهم نبي عجين مياو كتنقر انسو يما كتنو لو يطيعكم نبي صلى الله عليه وسلم انانتي متودو تنقر يمتفلقو تنقر بكتل نرو ويم ايشي بلاتشو نرو في كثير من الامر ብዙ ጉዳያችሁ ለአኒቱም ለሀለክቱም ትጠፉ ነበር። አይ ለው አጣዕኩም ፊ ጀሚዕ ማ ተኽታሩነሁ ለአዳ ዛሊከ ኢላ ሐነፊኩም ወሐረጅኩም። ወልሙራድ ለው አጃበሁም ላህ ኢላ ማ ፊ አንፉሲህም ምን አልሀዋ። እያንዳንዱ ሰው የሚፈልገው ነገር ሁሉ መረግ ማድረግ የሚፈቀድለት ቢኖር وشرع الامور على وفق ذلك دمو يدينو شرعنا يدينو حقنا دم بسوف اللاغوت بمرا نرو لفسدت السماوات والارض ومن فيهن يعني لفساد اهوائهم سماينا مريتنا بسماينا مريت يال بمولو فطرت يبلاش نبر هناتهم يسو استعيت كجبابت ለምሳሌ 10 ሰው በተመጣ 10 አይነት አስተያየት አለው። ሁሉም ስተት ሊሆን ይችላል። ላኪን ሁሉን የሚያፈርስ ማን ነው? የነቢያችን ውሳኔ። የነቢያችን ውሳኔ ደግሞ የአላህ ውሳኔ ነው። ምንም ልዩነት የለውም። ነቢያችን አንዲት ቃል አላህ የማይፈልገው ነገር አይናገሩም። በዘመናዊ አነጋገር ብዙ ጊዜ የደገምኳት የነቢያችን ልብ የነቢያችን ምላስ የነቢያችን ጭንቅላት በአላህ ሪሞት ኮንትሮል ነው የሚሄደው ብያችሁ ነበር። ነአም ليش لان الله سبحانه وتعالى باندي ايا قلص ايه نجر ولا ينطق عن الهوى لا ينطق عن الهوى ان هو الا وحي يوحى عن الهوى مالت نبياتين يمسراچو نجر ايناገሩ الا كالله يمتعت إزاز قال هنا بستكر راسا شو يفلقوت ليا رقو اي تشلو اندازي كهونا نقدي ينبيه اتشن سلتنا ينبيه اتشن مكتل اللبن كما قال سبحانه وتعالى ولو اتبع الحق أهواءهم لفسدت السماوات والأرض ومن فيهن بل أتيناهم بذكرهم فهم عن ذكرهم معرضون. ምንድነው የሚለው? ወለው ይተባ الحق الحق ማለት አላህ ወይም ቁርአን ቁርአኑ የአላህ ንግግር ማለት ነው። የነሱን ስሜትና የነሱን ውሳኔ ቢከተል ኖሮ ለፈሰደት السماوات والارض ومن فيهن በሰማይ ያለ በመሬት ያለ በመሬትና በሰማይ መካከለ ያለ ነገር ሁሉ ይበላሽ ነበር። لكن الله سبحانه وتعالى بس سرعت ارغو የሚሆን ነገር ያስቀመጠው አላህ ብቻ ነው ይላል። እሺ ወደ ሰባተኛው አያ እንሂድና ምን ይላል አላህ ስብሃነ ተዓላ ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمة والله عليم حكيم ونموش النهتوش كان رسول الله صلى الله عليه وسلم يقول الإسلام علانية والإيمان في القلب قال ثم يشير بيده إلى صدره ثلاث مرات ምን ይላል እስልምና በይፋ የሚታይ ነገር ነው ምንድን ነው እስልምና ሰላት ዘካት ሲያም ሐጅ ይሄ ነው እስልምና በይፋ ነው የሚታየው ያኒ የሚታይና በተግባር የሚታይ ነገር ነው አሉ والايمان في القلب ايمان ደሞ በቀልብ ውስጥ ነው قال ثم يشير بيده الى صدره ثلاث مرات እዚህ ነው ኢማን እዚህ ነው ኢማን እዚህ ነው ኢማን ብለው በጣታቸው ልባቸው እየነኩ ኢማን እዚህ ነው ያለው ثم يقول التقوى ها هنا التقوى ها هنا هلال انا ازي قلبي يسكب له ايمان يسودده الله نو لمالت نو ولكن الله حبب اليكم الايمان نعم كذا وهلا وكره اليكم الكفر والفسوق اي بغض علي اليكم الكفر والفسوق وهي الذنوب يا أخو هذه كثير من العلماء يقولون إن أفضل الدعاء ما أخذ من القرآن بتأم تريه أنه الدعاء كقرآن يتوسد أنه لمن يمي أسفل لغن الله يقال أنت لم السالي دعاء ترى قال يا ربي اندزي اندزي اندزي اندزي ستان اندزي اندزي اندزي تلال هذا لم الله قن ينقر كسته قوجي لهون يتشلال لنه በቁርአን የተጻፉ ዱዓዎች አምጥተህ ምንም ጉድለት የሌላቸው በአረብኛ ቅንብርም በሐሳብም በሁሉ ነገር ያላህ ቃል በዛ ዱዓ ብታረግ ጥሩ ነው አሉ። ወለዛሊክ شوفوا هذه الايه አሁን ያነበብናت نعم حبب اليكم الايمان من نو የኢማን ፍቅር ያስቀመጠላችሁ አላህ إذن كدعاء من تلاله اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان تلاله كقرآن يتوسدنه ويمدمو لبتشهن دعاء من تركوني اللهم حبب إلي الإيمان وزينه في قلبي وكره إلي الكفر والفسوق والعصيان تلاله يا ربي لبي أشبرك أو بنتنو بإيمان شلال مو نعم كفر مي بالو دمو استلاني بله لسو تأيقنا السو يستحال وهذا التزيين يا أخوة كان للصحابة نا وزينا إليكم الإيمان سير لصحابانا ولن ياد لما انتموش لصحابة اترقا قطع إيمان نبرات شو متب ومتو إيمان نبرات شو ما انو يسكمت الله شو الله طيب لن يا اندزي ليسكمت إتشلال انديتا إتشلم نتأيقو بجا كآية وسدن اللهم حبب إلي الإيمان وزينه في قلبي وكره إلي الكفر بله دعا ذلك يستطهل أنت مباريانه صحابة مباريانه ناتشو نبيو تشم سايقرو باروش ناتشو يا الله باريوش ناتشو سلزي الله زمد يلوم لزي كبلا لزي هاي كبلا مساهون بلب بيتأيقو الله سبحانه وتعالى يسأل طيب ما جرى الشامن بلا زقاو فضلا من الله يه يا إيمان فكرنا يا كفر طلاتشا كان تيمت عند مسله فضلا من الله ونعمة يا الله نعمانه والله عليم حكيم طيب يهن كالن بهالا هون ليثي علي آيامت أنقدي زت أنينيا ون أسرينيا وآيا الله سبحانه وتعالى من إلال وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله بلو يقتلنا يقول سبحانه وتعالى آمرا تأزاز إياستلال لفنو الله هلت مسلموش كتتألو وإن هلت بودن كتتألو ወይም ሁለት ቀቢላ ከተጣሉ ሁለት ጓደኛሞች ሁለት ጎረቤቶች ሙስሊሞች ከተጣሉ ለዛ የሚያይ የሚሰማ ሰው ዋጅብ ይሆንበታል እንዲያስታርቅ። እኔ ምን አገባኝ ብሎ መሄድ ከባድ ሐራም ነው። ሁለት ሙስሊሞች ከተጣሉ ማስታረቅ ያንተ ትልቅ ዋጅብ ነው አሉ። يقول تعالى آمرا بالإصلاح بين المسلمين الباغين بعضهم على بعض يتتألو هلت بدن هلت قبيلة هلت قلسب هلت سوش كتتألو اسكما قدادة لم لدرسي تشلونا يمستارك فانتا ينان تواجبنا ولو وإن طائفتان من المؤمنين اقتتلوا فأصلحوا بينهما فسماهم مؤمنين تملكت واندموج ارسبر ساتشو تقداد لو ስንት ሰው ከዛ ሞተ ስንት ሰው ከዛ ሞተ እሺ ቢሆንም ከኢማን አልወጡም። ሰው መግደል ከኢማን አያስወጣህም። መቶ ሰው ብትገድልም ከኢማን አያስወጣህም። ሙእሚን ነህ ሙስሊም ነህ ላኪን ትቀጣለህ። تمام وبهذا استدل البخاري وغيره من العلماء على انه لا يخرج من الايمان بالمعصيه وإن عظمت المعصية بمن نيو معصية شرك كالهوني كفر كالهوني يفلقون معصية بيادرق عند سو كسلمنا أسود أو يادرقوا معصية تلق بهونم لمسالي أندوا لحياة أمت بيت كفتا زينة تارقالج በየቀኑ 5-6 ወንዶች ታስገባና በገንዘብ ዝሙት ታርጋለች ለ20 አመት። አንድ ቀን اللهم اغفر لي ካለች ድምስ ሳርጎ ወንጀሎቹ በሙሉ ወደ حسنات ወደ አጅር ይጽፍላታል الله سبحانه وتعالى። እና ማንኛውም ወንጀል ከሽርክ በታ ከሽርክ ሌላ ማለት ነው ከእስልምና አያስወጣም። لا كما يقول الخوارج ومن تبعهم من المعتزلة ونحوهم معتزلة خوارج يبالوا اللو عند يسلمنا بودن يسلمنا يملو بزوب عقيدة تساسات وسوج النسو من الالو ما نين يوم وانجل تلك وانجل هذا الرقى كسلمنا يوطان بزيها النقاقر كهيدن بألم أهون بألم يالو مسلموش شي 500 مليون عند مسلم يرلم حميتا كادرغة كسلمنا وطا سون كسدب كسلمنا وطا زنا كادرغة كسلمنا وطا كواشة كسلمنا وطا بيك أنو متو جزية كسلمنا لتوت أنو سلزي النزي ندزي هميلو عالو بتعام ستاتون يوشي سوج من نيو مونجل لمسالي كبار ونجل ستنامتا لمسالي أنو ساحر نو በጣም ትልቅ ነው። ስህር ያደረገ ለናንቱ ለናቱ ከናቱ ጋር ደሞ የስጋ ግንኙነት አደረገ አስገድዶ ዚና አደረገ ከናቱ ጋር ከዛ በኋላ ደሞ ገደላት። ተመልከቱ ገደላት ስጋ ግንኙነት አደረገ ትልቅ እነዚህ ሁለት ትላልቅ ወንጀሎች ናቸው። ከስልምና ግን ያስወጣው ስህር ግን ከስልምና የሚያስወጣ ስህር አለ سوزي هاي قبام مكناتهم سحر كجنوشكا هونو سحر سلم يادرق يه ليلا فايلة لو المهم تلك وانجل من لو لمسالي لناتو هولت اجواء اسرو نا اوو يالش يالك اساج كسواغا زينا بيادرقنا كزا بابي اللوارقو قدلو بأسات بيا قاتلات كزي بلاي وانجل اللو اندموش يلم كزي بلاي وانجل يلم من هونو كزي بلاي لكن كسلمنا يوطا. الله اكبر الحمد لله والله يا الله نعمانه كسلمنا ميسوطا كشرك ككفرك بتشانو. اذا وان طائفتان من المؤمنين اقتتلوا ولت بدن كتغادلوا فسماهما مؤمنين مؤمنين بلو تقساچو مع الاقتتال. وبهذا استدل البخاري وغيره من العلماء على أنه لا يخرج من الإيمان بالمعصية وإن عظمت المعصية لا كما يقول الخوارج ومن تابعهم من المعتزلة ونحوهم كما ثبت في الصحيح بحديث صحيح دمو يترقى قد أمن دنو عن ابن عب عن أنس بن مالك أن رسول الله صلى الله عليه وسلم قال انصر أخاك ظالما أو مظلوما وندمه ظالم بهونم مظلوم بهونم ارداو عليه. قلت عند صحابي من عليه سيدنا أنس يا رسول الله مظلوم كهون ردوا له ظالم كهون ما انديت ردوا له انديت اقزوا له وعليه. قال النبي صلى الله عليه وسلم تمنعه من الظلم فذاك نصرك إياه. ظلم ان دا درق تكلكل وعليه السوء ارداثان وعليه ونثات شونه نبي صلى الله عليه وسلم ان عند سو سون لمقدال ويم سون لمبدل سياسب لا بله بإجوزه يهن ونجل التارقن بله مكلكلو السورة سوت اللك لسوت اللك ارداثانه على النبي صلى الله عليه وسلم. طيب يقول أنس قيل للنبي صلى الله عليه وسلم أن كان لنبي نزيها لوت صحابة لو أتيت عبد الله ابن أبي استنه الودع عبد الله ابن أبي بن سلول رئيس المنافقين المنافق أتشو ألك أنا ويه نقر نقريسو في الدرك الأسفل ميقبا سونه استنه تنش دعوانا رقلت بلو لنبياتشن تأيك واتشو نبياتشن إش بلو بدك قالوا نا أمسد السحابة واتشك نبياتشن قاهدو. فانطلق إليه نبي الله صلى الله عليه وسلم وركب على حماره عند أهيا نبراتشو نبياتش صلى الله عليه وسلم فزا أهيا واتو يهدالو. وانطلق المسلمون يمشون وهي أرض سبخة يعني من قدو بتقام كربتا منامن دزي تسات يعني تنن أدلم من قدو نبرو سلزي نبياتشن بأهيا واتونا يهد نبر. فلما انطلق إليه النبي صلى الله عليه وسلم قال أهون عبد الله بن أبي بن سلول يمنافق وش ألقا عند بوتا تكمتو نبر كسو دمو بزو قدنيوش نبرو كسوغا የሚገርማችሁ ነገር ጓደኞቹ ሙስሊሞች ናቸው እሱም እኮ ሙስሊም ነው ግን በልቡ ጨለማ ነው ሙናፊቅ ነው አሁን አንድ የተወሰኑ ሰዎች ነበሩ ከሱ ጋር ነቢያችን መጡ ገና ነቢያችን ሳይሰለም ሳይናገሩ ምን ይላል ይህ መልዑን ሆኖ عبدالله ابن ابي بن سلول والله لقد اذاني ريح حمارك لو አላችሁ ለነቢያችን يانتا اهياكو قماتا منو يسون تقرن يسون مطفوشتوكو ازاد الرقين باك يانتا حمار يانتا اهيا اسرقو كزيا باكات قالو ودليلا يعني يسو شتوكو قدلن يالي مانو عبد الله بن ابي بن سلول عندو يمدينة لجنو كنبيات شنغاين برو تنسانا قال والله لحمار رسول الله اطيب من ريح من ريحك انت يا نبياتشن اهيا شتو كانت يبل يبلط علالو تملكتو يا نبياتشن اهيا كانت اهيا يبلط عل سايون لا يا نبياتشن اهيا شتو يمشتو كسو كانت انت غماتام كاهيا بلاينهالو. فغضب لعبد الله رجال من قومه يقول لا شنك دي يكابيل النت يكابيلا يقوسا بشتانو تملكت واندموج بيكشارو يايا شنو هلت بدون ناتشو نبيات شن كام سدس الصحابة عبد الله بن أبي بن سلول رئيس المنافقين كام سدس الصحابة أهون يتسادبو ابن سلول نو عبد الله بن سلول يانتا أهيا قماتا منو النا استيكزيا الككوالي عندو تنسانا والله يا نبي هاتش الأهياء كان تبلاي تروش التوالالو كذبو هلا كعبد الله بن أبي مسلو ينبرو دمو مسلموش ناتشو صحابة ناتشو لكن يك أبي لنث نقر كك أبي لاتشو نو عبد الله بن أبي مسلو كك أبي لاتشو سلو هنه يهن اللا دلم قماتامي هونتشو يك أبي لانا يقوسا فكر سو تنساباتشو نا. فقال فغضب لكل واحد منهما كالنزام تنسى تقوطة كالنزام تنسى تقوطة عند بودن لنبياتشن إرداتا بلو يقوطال إن يادمو لمنافقو يردا يقوطال كذبو هلا تسداد دبو اندقنا فكانت بينهم ضرب بالجريد والأيدي بإج ببوكس يتماتو عندنا بقتلنا بنتنو بسار بنتن بقتلنا ببتر يتماتو بچاما چاوتو يتماتو فبلغنا أنه أنزلت فيهم هذه الآية كزاو هلا نبياتشن تقطب باتشونا هكذا وأنا بين أظهركم إني بهيوتي يالهو هلت بودن صحابات تتألا لاتشو بلو ستقطو زم مالو مالتنو يه عينة تكستت يتشن آية أوردو الله سبحانه وتعالى وإن طائفتان من المؤمنين اقتتلوا فأصلحوا بينهما قريه لتم بدن ما استارك نواهن واجب يميهونو نا سبب يزي آس موردو سبب يه يتكستو يا عبد الله بن أبي بن سلولنا يا نبيات شنو وعن النبي صلى الله عليه وسلم قال المقسطون عند الله يوم القيامة على منابر من نور على يمين العرش مقسطون مالت بفت يمي فردو سوچ هلت هلت وغادنيا مش ستالو هلت زمدا مش ستالو هلت قروبيت ستالو هلت قبيلة ستالو أستاراكيو كوميتي متو بتككلنا الله بمودو يمي فرد سو يوم القيامة ببرهان تسرى ومبر من نور على منابر من نور يوم سبحان الله قرمال بنور يتسرى ومبر على يمين العرش كعرشو بستكأن الزاس كمت أجوال الله سبحانه وتعالى انديت مالتنو سو بس هاي قاتلو لامساشي أمت سيقاتل النزي بفته يمي فردو سووش يمي استرقو سووش جن بعرش الرحمن سر هنو ببرهان يتسرى ومبر بورك ما دلم بعلماز ما دلم ببرهان يتسرى من أين تندهون علىكم والله عنده صحابي بسورة الحج يالتشو آية قطعت لهم ثياب من نار سيانب قال سبحانك ربي سبحانك كإسات أنت لبس تسرى له علي قطعت لهم ثياب من نار مالك الزجهنب يقبو نا كجهنب كنارو كإسات كونو بسايزات شولك لبس يسفى الله شوال لبسو كجرقا دلب كنار نو كإسات نو نمنا لسحابيو سبحانك ربي كإسات اللبس تسرى له انتيتي هنا الألي اهون دمو كبرهان ببرهان يتسرى ونبر الزاس كمتا شوال ما ناتشو النزيه وندموج ما ناتشو تقال له النزيه الذين قال النبي صلى الله عليه وسلم في الحديث الصحيح الذين يعدلون في حكمهم سيفردو بهولت تتقالو سواج سيفردو وأهاليهم بيتسبات شون بهم هولت مستتقالو بفتح فردات شون هولت الجوش تتقالو ودا عنده أتذلع وأتزنبل مثلا هولت قربت تهنو بفتح فرد هولت قردنيوش ناتشو لانته قردنيوش ناتشو هولتهم هولت واندموش ناتشو بل أباتهن ناته بيتقالو بفتح انجي أباتهن فرته ناتهن وده يالهون فرد أتسد النزيه بتككل فرد يمي فردو كعرش الرحمن سر بوانبر يتسرى بنور يتسرى وانبر إزا كوش بلو كنبياتشن كوثر يتبالو كأزا مارو الله منيهون وها يتطالو مالتنو إنا فردو مانين يوم سو بيتشاسيهون أهليهم يعني بيتسبه وما ولو هذا مشكلة وما ولو أنت هلا في النت يتسطح سو قال لي لمثال انت كامباني عليك انا بكامبانيو 4 سوتش قالو 4 تشو سوتش بتككل ارغه استدادره موال مدار ما در اللبه انجي لاندو ليلا لاندو ليلا مالت يلبهم لمثال انت يعني يا قبيله حلافينا قبيلاو بدم بارغه بطرو ارغه بفت ممرات نو انجي እንትን ዳይሆን ወንድሞች እንደ ትናንትና ወጥቼ እንዳልሆን እየተሰማ ሆነኝ እንደ ትናንትና ወጥቼ እንዳይሆን አለሁ። እሺ እና هذا الحديث رواه مسلم والنسائي حديث صحيح ማለት ነው። طيب اذا يا اخوه اذا حصل بين المسلمين شجار سوء التفاهم ثم القتال يجب على كل مسلم يرى ويسمع الاصلاح بينهم ማንኛውም ሙስሊም ከሙስሊም ወንድሙ ከተጣላ ያ የሚያ የሚሰማ ያለው ጎረቤት ይሆን ጓደኛ ይሆን ይህን እያየ ዝም ካለ አሉ ያእሰሙን لأن الله أنزل هذه الآية بصيغة أمر فأصلحوا سلاله أصلحوا هذا أمر تأزاز لهنا ما استرك اللبه. طيب مثلا ذهبنا أن نصلح هلت قوى الدنيا وش تتقلو هلت زمور وش تتقلو هلت قبيلة وش تتقلو للناس تارك هيدا كذاو هلا بزوت رتادرقن መጨረሻ ያወቀነው ግን አንዱ አልፈልግም መታረቅ አልፈልግም አለ። سبحان الله يقول الاول يرفض الصلح ظلما وخيانه بخيانهنا بظلم يعني كزي አልታረቅም እናንተ ዝም ብላችሁ ተመለሱ ብሎ እንቢ ያለን فماذا نفعل ምን እናርገው ወንድሞች እስቲ በጽሁፍ ንገሩኝ። ሁለት ቡድን ወይም ሁለት ሰዎች ተጣሉ ለማስታረቅ ሄድን ብዙ ጥረት አደረግን አንዱ በጣም ጥሆ ሰው ነው አልፈልግም አለ። ምን እናድርግ? ዩኑስ ምን እናርግ? እንግዲህ ምን እናርግ? እሺ سيف الدين اكزاكتلي سونو ملسو ከዛ እንብያለው ከሱ ጋር እንጣላ ከዛ ከደጉ ሰው ጠጋ ብለን ለነዛ ለዛ እንብያለው በስድብ ይሁን በጥፊ ይሁን በቦክስ ይሁን المهم እንቀጣዋለን። ليش يقول سبحانه وتعالى ተመልከቱ እንግዲህ طيب እንደዚህ ከሆነ አልጀዋብ نكون مع الذي يريد الصلح صلح مفلقو كسوغات اغان لالن ونحارب الاخر بدون لومه ولائم سو ندايلون منامن ነገር ማለት የለብንም እዚ አባተህ ቢሆንም يعني ظالم ሆኖ አልተረቅም ካለ ከዛ ከተዘለመው ጠጋ ብለህ ያንት መታለህ ولو كان من اقرب الاقرباء ان شاء الله يفلقون زمدهنا አባተህ ልጅ ቢሆንም ثم نعم ليش فقاتلوا سلال الله سبحانه وتعالى فقاتلوا التي تبغي انبياء لتشو الظالمة هونتشو بدون كذا مظلوم هونو سو هون تتألى له. ثم هناك شيء يصعب علينا لكن هو الحق عندنا قرأ اللي بتقام تشقري اللو يمثلنا لكن حق نوسو من نوسو مثلا أبوك أباته ويم إناته እናቴ ከጎረቤት ጋር ተጣላች ወይም ወንድምህ ተማም ተጣሉ ከነዚህ ሶስት ወንድምህ ወይም አባትህ ወይ እናቴ ተጣሉ ከሌላ ሰው لكن الظالم هو ابوك ظالمو ግን አባትህ ነው ወይም ወንድምህ ነው ወይም እናትህ ነች የዘለመው ያ ሁለተኛው ቡድን ግን የተዘለመ ነው ምን እናድርግ ወንድሞች ከአባቴ ጋር ልጣላ ከእናቴ ጋር ልጣላ እንዴ هناك تأتينا التي لا يحبها الله እንግዲህ እዚ ላይ አላህ የማይወደው ይመጣል ምንድነው الميل الى قريبك ወደ እንምናደርገው ነው ማለት ወደ ዘመዳችን ወደ እናታችን ወደ አባታችን ጠጋ እንላለን ይሄ ነው አላህ የማይወደው መሆን ያለበት ግን حق كالو سو تقابله اناته بتهون ميا ظالمة ويما باته بيهون ظالم السن ولك ان يارجه كزات اقامالتنو لا ينبغي ان تتذكر انك ستقوم غدا امام الله يعني لا ينبغي ان تكون مع قريبك ولا بد ان تتذكر أنك ستقوم غدا أمام الله. إزي لاي أباته لمسالك عند قربته تتألى متو بمتو ظالمو أباته نو أباته سلوهنه بله كسوت أقابله يا يتزلمو سو اندقنا كزلمكو ما استوس يالبه نجي الله زند اندم التقوم ماوك ألبه أباته كزاك تاتلي أقلقله أي تشلم كان يقال لا تشون دموش يكو بيكو مكستو نقركونو إياه واندمه ستتنيام هنون وادنيا ستتنيام هنون إياوك إياه كسوك تقابله يعني انت سدبار له نجي الله زندك أمه فردس توسدقن إياه أباته ولا الناته ولا واندمه أيوات أهم. طيب ماذا أفعل؟ من لارق؟ نقول انصح والدك كون شو انت انه مرسنوه ينقر لاباته انت ستتنيانه انت ظالمنه اني كان تقال هونم اتبلو انصحو يا ابوي اباي انك هزاري تروسو كونو باباي والله ان دانت كو بزي قربيت يلم بزي ألم كون دانت ترو يلم اني كو بتعمل مودها باباي طيب زاري منك يكو نقركو قلصنو باباي من دنو انت يزلنكو كونو تو تو باك نقي بلا يمكرك يتسادبك سايحون مكناتوم أباتن كتساد لاباتن كتسادبك وإن لناثي يباس وانجل لهون بهنو يمكرك أنت ظالم مهون أوكه كسو على مهونكن بلا سلاساك على تارجه تسردوان. يقول العلماء انصح والدك أو أخوك الظالم أو أمك الظالمة بلطف وبموعظة حسنة حتى يتنازل عن ظلمه. نا يزلمو نقر قشش بلو ودوهالا دي ملس بمكر أسرداو انجي كسوت أقام على ثمات اللك وانجلنو. كما نصح الإمام أحمد الإمام أحمد بن حنبل لجنة براتشو عبد الله مبالو نا يا عبد الله كأن دليلا سو تكراكر الناتت ألا أهون أباته أحمد بن حنبل حاكم قدايو لكن عند مكرستو فقال يا بني يا بني يا عبد الله لو نعم إن انتصرت وأنت ظالم فاعلم أنك الخاسر حاكمو ويمدومو فراجيون كوان لانت بيست افردو وأنت ظالم أنت ظالمنا لكن فراجو يمي فردو دانيو أنت يتزلمك مسلوت فردو لانت بيسته أنت خاسر مهونكن وك انديت فردو كوسلو هيدي كتاتو ياسو يليلا سونو كتاتو يوسدو نعم يمسلال أهن نقاقن الله زند ستكم يا ظالم يا ظالم بلو الله سبحانه وتعالى يعني ميزه الله نونا بظلم كشنفك تشنافي مهونك اوك الو خاسر مهونك اوك قباتشو وانما شباب علي يقباتشو على اللمبي. نعم والله بزو سو شالو حق انت امززو ياسمس سلالونا كذبو هلا حكمو للنسيو ايهونال يا تزلمو زنبي لالي تزلمو لكن نجيم يبال لمن رساه نجيم يبال يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يقين يميلوك أنكوا له لمن ينترسال له. أن يا بني أنصحك يا بني نعم إذا هزمت غريمك بالظلم فأنت الخاسر يهن للجوشاتشن ما استمر اللبن واندموش يا بني إن انتصرت وأنت ظالم فاعلم أنك الخاسر بلن لجوشاتشن مجمرا نفساتشن راساتشن ما استمر ولتنيا لجوشاتشن ينيلي يجسلو الله هيدنا تمرهنا سرتهنا لكن من نينيو منقر سيقتمه أنت حق أنت أمززه أشنا في هنا كمتة أنت الخسران يكسرك أنتنا بلن نمكراتشو. يا أخوة متى يعرف الذهب متى يعرف الذهب؟ ورق كافر قاتك ألاقلو لم يجنيو أدلم እንዴት ወርቅ መሆኑን ታቃለ? አፈሩና ወርቅና ድንጋዩ ምናምን አንድ ነው የሚመስለው። ወርቁ ፍብሎ በቃ ተለይቶ የሚወጣው እሳት ሲቃጠል ነው። አፈሩ ምናምን በእሳት ታስገባውና ወርቁ ተለይቶ ይወጣል። አንድ ሰው ደግሞ ሲፈተን ብቻ ነው በፈተና ሲውልና ፈተና ካለፈ ብቻ ነው ኢማኑ መምዘን ያለበት። ለምሳሌ ተስቢህ ያደርጋል፣ ተህሊል ያደርጋል፣ ይሰግዳል፣ ሌሊት ይሰግዳል፣ ቀን ይጾማል። አትንኩኝ አትንኩኝ የሐራም ነው የሐላል ነው ይላል አይደለም? አንድ ቀን ብቻውን ቁጭ ብሎ ያለ እንዴት የመሰለችው ቆንጆ ቢዩቲፉል ልጅ መጣችና ሐቢቢ ያለችው ምን ነው እኔ እኮ ስፈልግህ ነበር ምን ነካሽ ይላታ እንዴ አንተ እኮ ያልገባህም እኮ እኔ እኮ ቀንና ሌሊት ባንተ እኮ ነው የማስበው ባክህን አስተሸኘኝ ሸኛታል። እዚህ ቅርብ እኮ ነው ቤታችን ለምን ጎራ ብለህ ቡና ትጠጣም? እሺ እንግዲህ ፈተና ይኸውልህ ፈተና እየወደቀ ነው ሰውየው። እሺ ገባና ሻይ ታመጣለች ውሃ ቀዝቃዛ ያመጣል። እንዴት ነው የኔ ጌታ የኔ ቆንጆ ተስማማህ እንትኑ? አዎ አይ እኔ እኮ በጣም እኮ ነው የምወደህ። ደበስበስ ታደርገውና በዚህ ላይ ወድቃል፣ ፈተናው ወደቀ እንላለን። ልክ እንደ ወርቅ ወርቅ በፈተና ተፈትኖ ነው ወርቅ ሆነ የሚወጣ እንጂ አፈርና ወርቅ አንድ ነው የሚመስለው። طيب ከዛ ይቀጥልና አላህ Subhanahu Wa Ta'ala ምን ይላል? انما المؤمنون اخوة انما اداه حصر መሆኑ ብዙ ጊዜ ተመረናል። ሙእሚን ከሙእሚን ጋር ብቻ ነው ወንድማማችነት ያለው እንጂ ሙእሚን ካልሆነ ወንድሙ አይደለም። ስለዚህ ምንድነው የምንለው? ክርስቲያኖች ወገኖቻችን እንጂ ወንድሞቻችን አንላቸውም። حتى እነሱም ራሳቸው ወንድሞቻችን አይሉንም። ወለተና ጋር የክርስቲያን ወንድም ክርስቲያን ነው፣ የሙስሊም ወንድም ደግሞ ሙስሊም ነው። አሁን ንፋቃን እናገር ወንድሞች ኢነማል ሙእሚኑ ኢነማ ምን ማለት ነው? የሙእሚን ወንድም ካፍር ሊሆን አይችልም ابدا ሙእሚን ካልሆነ በስተቀር። الجميع يا اخوه في الدين ምንድነው ወንድማማችነት ያደረጋቸው? ዲን ነው። كما قال رسول الله صلى الله عليه وسلم المسلم اخو المسلم لا يظلمه ولا يسلمه اسلفوا ايسطوم ايزلموم مكنيات مسلم يا مسلم وندم نوالو. وفي حديث صحيح منالو نبياتين والله يالو والله لا والله في عون العبد ما كان العبد في عون اخيه. اللهكو مؤمنين يميردا يا مؤمن وندمون كردانو. عند سو مؤمن وندمون مؤمن يمرداك هنا الله دم يردوال. والله في عون العبد ما كان العبد في عون أخيه. وفي حديث صحيح آخر يقول صلى الله عليه وسلم إذا دعا المسلم لأخيه بظهر الغيب. شوف تملكتو أهون أنيس أبو أنيس أمريكانو يعلو أشي بحر الإسلام بردو بليل أقر عليه إنيم بليل أقر نعلهو. አሁን እኔ አቡ አኒስ ዱዓ እንዳራት ኩለት አቅም እዚ ሆኜ ብቻ ይሆነ اللهم يا ربي وفق اخي ابو انيس لما يحبه ويرضاه لمي ودونا لمي فلقو ነገር እስቲ ለአቡ አኒስ ወፍቀው ብዬ እዚ ዱዓ አረጋለሁ። አቡ አኒስ አቅም ይሄ ነገር ይሄን ያለ ሰው አሉ። قال الملك عند ملائكه الله تقبوا امين ولك بمثله يلهل. ይህን ኒዕማ ደግሞ ብዙ ሰው አያውቀውም። ወላሂ ስንት እያለፈብን ነው። ወላሂ አሁን ለምሳሌ እንበል ሳሪና ብቻዋን ሆና ወይም ሐጅ ስትሄድ በዛ በሚና ወይም በረሚል ጀመራት ወይም በካዕባ ስር ሆና ለአንዲት ጓደኛዋ ሙስሊም አላሁማ ያ ረቢ ይህችን እህቴ ጓደኛዬ ወፍቃት፣ ያ ረብ ልጅ ስጣት ደሞ ያኒ ጥሩ ስራ እንድትሰራ ወፍቃት ብላ ዱዓ ታርጋለች። ያ ጓደኛው አታቀም ከሷ አጠገብ ያለው መላእካ ምን ይላል? ምን ይላል? አንድ ሰው ደሞ ዱዓ አድርጎ መላእካ አሚን ካሉ አለቀ አላህ ተቀበለዋል። አሚን ይልና ولك مثله مثله إلى تال لانشم لو قد الدنيا شيء درك شو دعاء لانشم يهون إلى تال الملائكة. طيب وقال سبحانه وتعالى إنما المؤمنون إخوة فأصلحوا بين أخويكم. مؤمن يا مؤمن وندمك هنا انقديه ولدت مؤمنات كتتألو أستارك واتشو. تمام. طيب واتقوا الله الله انفروا لم اندنوا الله من نفرا الناس تارك من داتلو لم اندنوا الله من نفرا ترو أرقاتشو اندت تستاركو لم اندنوا الله من نفرا يعني زمد أزماد ودزا زنبل انداتلو أصلحوا بين أخويكم أستاركوا ستاستاركوا اتقوا الله يا الله انفرات شا من أفادرقاتشو أستاركوا في جميع أموركم لعلكم ترحمون ينكا درقاتشو الله رحمة يا ورد الله جوال. وهذا تحقيق منه تعالى للرحمة لمن اتقاه الله أن يفر الله أن يودده لالله بلو يسر راسه الله سبحانه وتعالى رحمة يا ورد الله تعالى. وذات يوم عندك النبي صلى الله عليه وسلم قلت بلو كصحابة يا ورو تزالاتشو نبياتشننا ألقسو سيالقسو صحابة واتشو يا رسول الله من دونه يسلقسه استنقرن كان تغان الناس إننا القس ألو نبياتشي صلى الله عليه وسلم يميايوت إني أنا يوم لأن النبي صلى الله عليه وسلم يرى بنور النبوة يرى بنور الرسالة يا نبوة برهان الله تشو بسون ميايو الله يساوك أتشوال بآخرة ميهون نقر الله يساوك أتشوال من ألو نبياتشن ياسلك أسنكو عند النقر يتكستنو من دنو يوم القيامة كأن ألو يوم القيامة عندو تروس راسرتو ودى جنة هيد تبلو ودى جنة أمرتو يهدي للا سومت أنا بإجون يازو منو إني وندمالو يتنو متهدوالو إني ودى جنة منم وانجالي اللنيم أجر بزوني أسمزقب كنا ودى جنة وسدو تالي ودى جنة هيد كنو لكن إني كانت تغاط إياكي اللني علو لجو منو رسهن دي عندك عند زي هرقه يتبدر كو غنزب الملس كل يمكو يلوال سو يو قرائق قبال ياو دي جنام يهدو وطعم دنگر گر گر يلوال ايداين كفالين على بزيك الزيها تنكاسا قسم يلو لهو حق حق اللو مفتونو ادو ساي كفر وديس جنة ودي جنة لهدا يتشلم سو يو كذاب هلا الله لي استارك اچو سلفلقه يا بالا اداو ونجلوش بزو ونجل اللو ونجلوش بزو ونجل يا مسمزقبه ودي جنة اي قبام يا جنة سوا دلم يا جن ودي جنة هيدنو هلتم تيعزو تقومنا. فقال رجل كان له دين على هذا الذي سيدخل الجنة بلو لما لايكوشو يسو يوكو يعني ادا اللبت يالتكفلنا انديت ودي جنة توستو اللاتشو بلو تأيكي. فأوقفهم الله الله على أسكواتشو علينا هلتم قوموا. فقال للدائن لزال بدرو سو زون جلي اللونا لا بدرو من علي الله من علو انظر إلى الفو ودلا يتملكت علو ودلا يندزي بلوسي ملكت نظر رأى قصور سنت بالاس بورك نب المازي تسرى بساتين سنت جاردن سنت أتكلت بوتا وحور عين سنت سيتوش حرة العين شيلا اللو بزا وأنهار سنت فلقوش الناس سنت يتقروها وأطايب نديت يمسلي بيانة ومقب بيانة ومتآب كل سياي. فقال لمن هذا يا ربي يقول لما النوالي. فقال الله لك لان تنو بشرط أن شرط علي من دونه شرطه أن تعفو لأخيك. سبحان الله يا بدركو سو يي جنة ودي جنة يهدي يازكو عافو بلونا يهلو لان تنوالي فقال الرجل عفوت عنه عفوت عنه عفوت عنه سوست زي دقمت النبي صلى الله عليه وسلم عفوت عنه عفوت عنه ولنا الله سبحانه وتعالى بلوه لتاچون تيايزاچو ود الجنة هيدو ولا الله سبحانه وتعالى فقال الله خذ بيدي اخيك وادخل الجنة فبكى النبي صلى الله عليه وسلم يهن سلاستوسو علقسوا نبياچن وقال هكذا يصلح الله بين اخوين فاصلحوا بين اخويكم يرحمكم الله قال نبياچن اندزينو حتى الله يوم القيامه ولتي تتالوا وندماماچ ያስታርቃልና ጥሩ ስራ ነውና እናንተ ደግሞ ሁለት ወንድሞቻችሁ ከተጣሉ አስታርቁ ብለው ነቢያችን ነገሯቸው ማለት ነው። طيب ወንድሞችና እህቶች ኒንጃ والله እዚህ ባስቆም ደስ ይለኛል ምክንያቱም ኮሜንት ልሰጡ ፈልጋለሁ أهون ودليلا آية سلم النقباء يا أيها الذين آمنوا لا يسخر قوم من قوم بل أن سلم النقباء استي الزهلكم أن أنت بلو يمتلو ثنقر سنت نقر يتكستنو أن أنت توقوت إنيا ما نوقو أن من تزيلات شوال سلزي دمو أهون يتبالو بتقبار الناولو وي ويس أسبنوم ألناكم እና አሁን የተባሉት አያትና እኛ የትና የት ነው ያለነው ማይኩል እናንተ ልስጥና اقول والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين الحمد لله رب العالمين جزاكم الله خير استاذ እንግዲህ ከመጀመሪያው እቺን ሱራ ሲያስተዋውቁን ሱራቱ አልአኽላቅ ብለው ነው ያስተዋወቁን የሰነ ምግባር ሱራ የመካሪም አልአኽላቅ ሱራ ብለው ነው ያስተዋወቁን እንግዲህ መካሪም አልአኽላቅ በዚህች ሱራ እስከ ዛሬ ያለፈው አልፏል እኛ ራሳችንን መቀየር መቻል አለብን ማለት ነው ሰምተን ዝም ብለን ማለፍ ሰምተን ማለፍ ሰምተን ማለፍ ብቻ ሳይሆን ሞት ሳይቀድመን በሰማነው ነገር በተግባር ለማዋል መጣጣር አለብን ማለት ነው። እንግዲህ የጎሚ ማያዝ ረሱል አለይሂ ሰላቱ ወሰለም በተለያየ ሐዲስ በብዙ ዑለማዎች ሲናገሩን ሰማለን ተግባሩ ላይ ነው የቸገረን ማለት ነው። ከሶስት ቀን በላይ ወንድምህን ፊቱን ልዞርበት አይገባም። ከሶስት ሺን ፊቱን አይገባም። ሐዲሳቸው ሶስት ቀን አለፈ ሰውየው አመት ሙሉ ወንድሮ ሳይናገረው ከቆየ ሰታ ጀሃነም ይገባል የሁሉ ዛቻ የሁሉ ወዒድ እንሰማለን ግን እኛ ራሳችንን መቀየር አልቻልንም ለሷሐቦች አላህ ተዓላ ምንድነው ያለው ولكن الله حبب اليكم الايمان وزينه في قلوبكم ያለው ተግባር ላይ ስለዋሉት ነው ሰምተው እንደኛ ዝም ሳይሆን በሌላ ማያት አላሁ ተዓላ ምን ይላል واذا سالك عبادي عني فاني قريب اجيب دعوه الداع اذا دعاني شرط مننه وليؤمنوا بي ان علنا وليستجيبوا لي ግን መስፈርቱ ምንድነው እኔ ላዘዝኳችሁ ነገር አወንታዊ ምላሽ ስጡ ይላል ተግባሩ ላይ ነው መስማቱ ብቻ ሳይሆን ሱሐቦችን አላሁ ተዓላ እንደዚህ አርጎ ያመኳሻቸው በዱንያ ላይ ጀነት የተመሰከረላቸው ሳምተው እንደኛ ዝም ሳይሆን ተግባሩ ላይ ነው ማለት ነው። እና አሁን ብዙ ሰንቶቻችንን እንኳን ሌላ ወንድም እነመል ሙእሚኑና እኽዋ ያለውም እንደተጠበቀ ሆኖ ተጨማሪ ሌላ ስለተረህል ሰንቶቻችንን ነው ዘመድ ወንድም አጎት የናት ያባቱ ለፊቱን ዙሮ ተዟዙረን አመት ሙሉ ስንት አመት ሙሉ የማይናገር ስንቶቻችንን ብዙ ነን እና ይሄ ነገር አሁን ለኛ ዝም ብለን ማስማት ብቻ ሳይሆን እህቶች ወንድሞች ሁሉ ግዜ ራሳችንን ለመቀየር ነው መከር ነው ማለት ቁርአኑን መማራችን ጥሩ ነው ግን ሐቂቀተን ካወቅነው በትክክልም ከተረዳን ቁም ነገሩን ወደ አእምሮአችን ወደ ልባችን ማስተላለፍ ከቻልን መስማቱ መማሩ እንደተጠበቀ ሆኖ ዋናው ተግባሩ ትልቅ ፍሬያማ የሚያደርገው ምንድን ነው? ተግባሩ ላይ ነው ማለት ነው። አክሽኑ ነው። ይሄ የሐሜትን በተደጋጋሚ ዑለማዎች ሲናገሩ እንሰማለን። የውም አልቅያማ ረሱል ዓለይሂ ሰላቱ ወሰላም ከለታት አንድ ቀን ሶሓቦቻቸው ሳይጠይቋቸው ናቸው ራሳቸው ያስተዋወቁት። አታዕሪፉነ መን ልሙፍሊስ ብለው ዲሃ ማለት ማን እንደሆነ ታውቃላችሁ ብለው ጠየቁ ነብዩ። ያ ረሱላላህ አልሙፍሊሱ ዒንደና መላ ድርሃመ ለሁ ወላ መታ አሉ። ከእኛ ዘንድ ዲሃ የምንለው ገንዘብ የሌለው ምንም ዕቃ የሌለው ሰው ነው አሉ። ላ አሉ ረሱል ዓለይሂ ሰላቱ ወሰላም፣ ሙፍሊስ ብሎ ማለት ዲሃ ሚስኪን መሳኪን አይደለም፣ ባንክራፕስ የገባ ሰው ማለት ነው። ሀፍታም ሚሊዮነር ሆኖ ባንክራፕስ የገባ ሰው ማለት የውም አልቅያማ ሶላቱን በትክክል ጾሙን በትክክል ሐጁን በትክክል ሰግዶ ጋራ ጋራ የሚያህል ኸይረ ስራ ይዞ ይመጣል አሉ ረሱል ዓለይሂ ሰላቱ ወሰላም። ግን በጎን ያስከተለው ችግር አለ አሉ። ይሄኛውን አምቶታል፣ ይሄንም ብሏል፣ ይሄን ብሏል። ያ ሁሉ እኛ የማናውቃቸው ያማናቸው ገንዘባቸውን ያላግባብ ያጭበረበርንባቸው ብዙ ነገሮች አሉ። እንዴ ቀላል እኛ በምላሳችን የምንለቃቸው ነገሮች አላሁ ተዓላ የሚደበቅ ነገር የለም። ከዚያ ቦታ ደግሞ የፍትህ ቦታ ነው፣ የዓድል ቦታ ነው። ሚስቃለ ዘራ የምታህል ነገር የሚታለፍበት ቦታ አይደለም። እዚያ ቦታ ላይ ዝምድና ምናምን የሚባል ነገር የለም። ፈላ አንሳበ በይነሁም የውመኢዝን ወላ የተሰአሉ። የዚያ ለታ ደግሞ ሐቅና ባጢል የሚለይበት ቀን ነው። የውመኢዝን የሰደዑን የውመኢዝን የተፈረቁን እና እዛ ቦታ ላይ የሚታለፍ ነገር የለም። አንተ እገሌ እገሌ ና ኑር ሐሰን እንዲህ አርጎሃል፣ እገሌ ነይ ኑር ሐሰን እንዲህ አርጎሃል፣ እገሌ ና ሰልፍ ይደረደራሉ አሉ። እዚያ ቦታ ላይ ደግሞ ገንዘብ የለም የሚከፈል። ዑፋተን ዑራተን ጎርለን ጫማ የለ፣ ልብስ የለ፣ ስልጣን የለ፣ ባዶ እጅ የሚከፈለው ምንድን ነው? እዚህ ዱንያ ላይ የሰራናት ምናልባት ካለች ነው። ለዚያውም ከአላህ ዘንድ ተቀባይነት ኑሯት ከሆነ ነው አሁን ምን ሰግዳት ምን ጾማት። ለዚያውም አጠራጣሪ ነው ተቀባይነቱ ራሱ። እዚያ ቦታ ላይ የሚከፈል ገንዘብ የለም። ምንድን ነው? ይችኑ ዱንያ ላይ የሰራትን ሐሰና ለነዚያ ሰዎች ከፍለን እዲያው ካላለቀስ የነዚያ ወንጀል ተሸክሞ ሰውየው ፈጡሪሐ ፊናር አሉ። ይህን ሁሉ ዛቻ እንሰማለን ግን ምንም አይመስለንም። እንሰማዋለን እንሰማዋለን፣ ተግባሩ ላይ የለም። በቀን ስንት ሰው ነው የምናማው? ያማ ሰው እንግዲህ ሰውን ያማ ሰው አደገኛነቱን ተመልከቱ። ማማት ማለት እኮ የሰራውን ስራ እገሌ ይሄን ይሰራል ብሎ በአይናችን ያየነውን ኸምር ይጠጣል፣ አዎ እገሌ ኩሱ በሌለበት ጉቅል ኸምር ይጠጣም ብሎ ማውራት፣ ከሰው ቤት በግምት በጥርጣሬ ከገሌ አንድ ቤት ሲገባ ካየነው አንድ ወንድማችን በቃ ሙሉ በሙሉ ልክ በአይናችን ቁርአኑ እንደሚለው አራት ሰው መስክሩ ቢባል ይመሰክራ እንደሚባለው ልክ ዚና ሰርቷን ብለን ነው የምናወራው። እገሌን እኮ ከገሌ ቤት ሲገባ አየሁት። እንደ ቀጥታ ምንድን ነው የምንወስደው? ወደ ዚና ነው የምንወስደው። መግባቱ ይፈቀዳል ማለት አይደለም። አንድ አጅነቢ የሆነ የሴት ቤት መግባት ይፈቀዳል ማለት አይደለም። ግን ልክ ዚና እንደሰራን አድርገን ወንድማችንን መዞነን እነ ባዕዱ ዞን እስሙን ያለው እኮ ለዚያ ነው። ይሄ ጥርጣሬ የሚባለው ነገር ከመቶ የተወሰኑ ነው ከሐቅ ቢኖረው እንኳ አብዛኛው ወንጀል ነው አለ። እና ይህን ሁሉ እንሰማለን። መስማቱ ብቻ ሳይሆን ዋናው ትልቁ ቁም ነገር በተግባር መዋሉ ነው። እና ባጭሩ ይቺ ሱራ ሱረቱል አኽላቅ ተብላ እንደተነገረችው ደግሞ የወንድምህን አይብ መፈላፈል ምን ተሰራ ብሎ ያኔ ዞን የተጠራጠርንበትን ነገር ሐቅ ለማውጣት ብለን መፈላፈል ምን ያህል አደገኛነቱ። እኛ ብንከታተለው ምንድን ነው ለውጥ የሚያመጣው? አላህ አይቶታል፣ መለይካው ጽፎታል። ያንተ መከታተል የኔ መከታተል ምንም ለውጥ አያመጣም ራሳችንን ከመጉዳት በስተቀር። ወይም ወንድማችንን ደግሞ ከተከታተልነው የባሰ ተደብቆ የሚሰራውን ነገር መታየቴ ካልቀረ ብሎ በግልጽ እንዲሰራው ወደ መጥፎ ደግሞ የባሰ በገሃድ እንዲሰራው እንጋብዘዋለን ማለት ነው። እና ኢንሻአላህ ቁርአን እየተማርን እያወቅን ስንሄድ ተግባሩ ላይ ነው ዋናው ቁም ነገር ማለት ነው። እና ኢንሻአላህ እስቲ ለተግባር ለመዋል ሰሓቦች እንደተመሰገኑት በዱንያ ላይ ጀነት እንደተመሰከረላቸው ብዙ ነገር እንሰማለን። ግን የኛ ችግራችን፣ ትልቁ ችግራችን በእያንዳንዱ ጀማዓ፣ በእያንዳንዱ ኮሚኒቲ፣ በአገር ቤት የሚሆን ባለንበት የሚሆን ትልቁ ችግራችን ስማችን ብቻ ሆኖ ነው፣ ሙሰማው የለም። ግን አሁን ብዙ ወንድሞች አሉ። ለምሳሌ ረሱል አለይሂ ሰላቱ ወሰላም የአበላል ስነ ስርዓት አስተምረውናል። በግራ መብላት፣ በግራ መጠጣት ሸይጧን ጋር አብረህ እንደበላህ ነው፣ ሐራም ነው። ብዙ ወንድሞች አሉ። ኢብን ጀማዓ ኮሚኒቲ ራሱ የሙስሊም ጀማዓ ላይ ኮሚኒቲ አብዛኛዎቻችሁ ወላሂ ነው የምላችሁ፣ እኔ ባለሁበት ሀገር አያያዛቸው ራሱ አክሽን አለው፣ እንደ ስልጣኔ ወስዶት ማለት ነው። ውሃ በእግራቻቸው ነው የሚጠጡት። የረሱል አለይሂ ሰላቱ ወሰላም ሐዲስ የት ሄደ? በግራ እጅ መብላት ሸይጧን ጋር መብላት ነው የሚል ብዙ ጊዜ እናነባለን እንሰማለን። ግን በአክሽኑ ላይ አታይም። ከወንድሞች ላይ በግራ እጃቸው እንደ ስልጣኔ መስሏቸው ግውሃውን ግጥም ከፊትህ ቁርአን ሐዲስ የምናነብበት ቦታ መጃሊስ አልዕልም ላይ በግራቸው በግራ እጃቸው ከካርገ ውሃ ሲጠጡታ ያለ እና ትልቁ ቁም ነገር ዋናው እኛ አክሽኑ የለም፣ ተግባሩ ስለሌለ ነው ይሄ ሁሉ ዱዓችንን የምንቀበል። ቅድም ደግሞ ለምሳሌ እኛ ብዙ ዱዓችንን አላሁ ተዓላ እንዳንቀበል የሚያደርገን ነገር ብዙ ነገር አለ እና እስቲ በተግባር እናውለው ለማለት ነው። ኢንሻአላህ ብዙ አልያዛችሁ። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ሙክ ሁሴን ተናግረውታል ብዙን ነገር፣ እኛ ብዙ እንማራለን። እንግዲህ ያው ተግባሩ ነው የቸገረን እንጂ በተግባር ብናስቀምጠው ግን ስንት ነገር በተለወጥን ነበር። አሁን ሁልጊዜ ምክር ይመክሩናል እና አሁን ይሄ የምናየው ማለት ነው የዱንያ ፍቅር ስላለብን ሁላችንም አሁን በሀገራችን ብንወስድ ማለት ነው። አሁን ለምሳሌ ኡስታዝ እንዳስተማሩት ሀቅን መጠምዘዝ አይቻልም። አንድ ሰው ለፍርድ በሚቀርብበት ጊዜ ሀቁን ነው እንትን ማለት ያለበት መፍረድ ያለበት እና ያ ዳኛ ደግሞ ይህን በማድረጉ ምን አይነት ደረጃ እንዳለው አሁን ተማር ነው ማለት ነው። እና ግን አገራችን ላይ የሚሰራው ዙልም፣ በሌላውም ሀገር እንደዚህ የሚሰራው ዙልም በጣም የሚያሳዝን ሁኔታ ነው የሚታየው። ምክንያቱም ሀቅ ተደብቆ ማለት ነው በንጹሀን ሰዎች ላይ የሚሰራው ስራ ሁሉ የሚያሳዝን የሚያስለቅስ ነገር ነው። እንደውም ይሄን ነገር አንመሰክርም ሀቀኞች ናቸው ብለው ያሉ እንኮ መልሰው እነሱ ጋር ቃሊቲ ወርደው መደብደብ ይዘዋል። ግን በውሸት የሚመሰክሩት ሰዎች ራሳቸው ማለት ነው እና እንደዚህ በሚቀርቡበት ጊዜ ውሸት ስሞቻቸውን እንኳ የማያውቁ ሰዎች ናቸው። የትኛው ሰው ነው ስሙ ተብለው ከኮሚቴዎቻችን ሲጠየቁ የሚፈርድበትን የሚመሰክርበትን ሰውዬ ስም እንኳ ምን አይነት እንደሆነ ሳያቀርቶ ሌላውን ይጠቁማል ማለት ነው። ይሄ ሁሉ ነገር የሚደርሰው ምንድን ነው? አለመማራችን አለማወቃችንም ሊሆን ይችላል። አውቀንም ደግሞ ኡስታዝ ኑር ሁሴን እንደተናገሩት ማለት ነው አለመተግበራችን። እኛ አሁን ራሳችን በዘመዶቻችን ላይ አንድ ችግር ቢነሳ ማለት ነው ምንድን ነው የምናረገው? ሀቁን ደብቀን ለዛ ለዘመዳችን ስለሆነ ብቻ ዘመድ ስለሆነ ብቻ ሀቁን እኮ እናውቃለን። ዙልም እየሰራ እያየ ነው። እንዴት ዘመዴ ላይ እንደዚህ አይነት ነገርማ እንዴት ብዬ ነው የምመሰክረው ወይንም እንዴት ብዬ ነው እንትን የምለው ብሎ በሀቁ ማስታረቅ ሲገባን ለአንድ ወገን እንሆናለን ማለት ነው። ይሄ ደግሞ አላህ ሱብሃነ ወተዓላ የጠላው ነገር ነው። ነገ የመል ቂያማ ደግሞ እንደማይቀርልን ነው አላህ ሱብሃነ ወተዓላ ፊት ስንቀርብ ማለት ነው። ሚዛናችን በጎደለ ሰዓት ጥሩ ስራ እንኳ አላህ ሱብሃነ ወተዓላ ወፍቆን ብንሰራ እንኳ በትንሽ ነገር ያችን ሚዛን ለመሙላት እንኳ ምን አይነት ችግር እንደሚያጋጥመን ይሄን ሁሉ እየተማርነው ነው። ያቺ መጥፎ ነገር የሰራናት ነገር ነገ የመል ቂያማ እንደ ሚዛናችን ዘጭ አድርጋ እንደገና ወደ ጀሀነም ልንወርቅ እንችላለን እና እየተማርነው ማንኛውንም ነገር መተግበር አለብን። ሌላው ምንድን ነው አሁን ኡስታዝ ካስተማሩት ውስጥ የተረዳሁት ነገር ቢኖር ምንድን ነው እናትና አባቶቻችን ዙልም ሰርተው ማለት ነው ሌላ ሰው ጋር ተጣልተው ጥፋቱ የእናትና የአባታችን ከሆነ ማለት ነው ለነሱ በምንድን ነው? በጥሩ አህላቅ እንደዚህ እኮ ጥሩ አይደለም፣ እንደዚህ እኮ ያረከው እንደዚህ እኮ አይደለም እና እንደዚህ ነው መሆን ያለበት እያሉ እብራሂም አለይሂ ሰላም ለቤተሰቦቹ እንዴት ነው ዱዓ ሲያረግ የነበረው እና ሲያስረዳቸው የነበረው በተለያየ ነገር ማለት ነው። እንደዛ እያልን እነሱን ሰዎች ከዛ ከጥፋታቸው እንዲታቀቡ እንትን ማለት አለብን፣ ማስተማር አለብን ማለት ነው። አለዛ እነሱ ላይ እንደገና መልሰን አንተማ ጥፋተኛ ነህ እያልን ብንል ደግሞ ነገ የመል ቂያማ ደግሞ የእናትና የአባት ሀቅ ከባድ ስለሆነ ምን አይነት ነገር እኛም ላይ እንደሚደርስብን ያ ሁሉ ከባድ ነገር ነው። ስለዚህ መማር በጣም አስፈላጊ ነው፣ በጣም መማር አለብን። ሌላው መልእክት የማስተላልፈው ነገር ምንድን ነው? ወንስ ደይ የሚተላለፈው ነገ ከነ ማለትም ወንስ ደይ ከነገ በኋላ ማለት ነው። ኡስታዝ ኑር ሱልጤን የሚያስተምሩትን ራድ ሳሊህን መማር አለብን። ምክንያቱም የሙስሊም አደብ እንዴት እንደሆነ ማለት ነው፣ ካበላል ከቀማመጥ ጀምሮ እንዴት ነው ቤተሰቦቻችን ጋር ያለን ግንኙነት በሙሉ ያለውን ሁሉ መማር አለብን። ያንን ሁሉ ተምረን መተግበር አለብን። አለዛ እንዳለን ተቀምጠን ከሆነ የትም ነገር አንደርስም። ነገም የመል ቂያማም የምንጠይቀውን ነገር ሁሉ አላህ ሱብሃነ ወተዓላ በሰራ ነው መሰረት ነው ያው ስራችን ተመዝኖ ነው ወደ ጀነት የምንገባው። እና ማንኛውንም አውቀንም መተግበርም አለብን። ያለውን አጋጣሚ ሁሉ ደግሞ መጠቀም አለብን። ጀዛኩሙላሁ ኸይረን ኡስታዝ፣ እና አላህ በሰማ ነው የምንጠቀመ ያርገን። ሰላም አለይኩም። ሰላም ማድረግ ነው ኡስታዝን አስተያየት። جزاكم الله خير. السلام عليكم ورحمة الله وبركاته. مايك فري. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان. آمين آمين. وجزاكم الله خير الجزاء أستاذنا أستاذ أبو محمد، ربنا يجعله في ميزان حسناتكم ويجعل لنا من الذين يستمعون القول فيتبعون أحسنه، آمين. تنش كتمار نوغا تعليق لمارك يمجم مريو آية زارية ينو. أعوذ بالله من الشيطان الرجيم. واعلموا ان فيكم رسول الله لو يطيعكم في كثير من الامر لعنتم وقو بنانته محلاي رسول الله صلى الله عليه وسلم ايهن انجدي لصحابواچم يوردن بيهون لنيانم يميسرا مهونون يتغنزبنو مكنياتهم النبي محمد صلى الله عليه وسلم باكالن بنيا لاي باينرو ወይም በመሐከላችን ላይ ባይኖሩ የሳቸው ትምህርት የሳቸው ሐዲስ የሳቸው ሁሉ ነገር ሱናን አልহামዱሊላህ እኛ እንደርሰናል ማለት ነው። ስለዚህ እኛ ስሜታችንን ማስከተል ሳይሆን ወይም ደግሞ ለምን እንደዚህ ሆነ ማለት ነቢያችን መሐመድ ሰለላሁ ባለቱም ይሁን ባደረጉትም ይሁን እኛ ኮሜንት ማድረግ እንደሌለብን ነው የተማርነው ማለት ነው። ብቻ ምንድነው ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የመጣ እንደሆነ ዘንድ ካወቅን ሰሂህ መሆኑን ካወቅን ሰሚዕና ወአጣዕና ማለት ብቻ እንዳለብን። ምክንያቱም እኛ ለራሳችን ለነፍሳችን ከምንወደው በላይ ወይም ይጠቅመናል ብለን ከምናምንበት በላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ስለሚያውቁ ማለት ነው። እዛ ላይም ነቢያችን መሐመድ በሚናገሩ ጊዜ ከራሳቸው ሳይሆን በአላህ ስብሓነ ወተዓላ ሪሞት ኮንትሮል እንዳሉ ኡስታዛችን፣ ወይም በአላህ ስብሓነ ወተዓላ ሁሉ ነገር የተወረደላቸውን ብቻ ወይም የተነገራቸውን ብቻ እንደሚናገሩ ተምረናል ማለት ነው። እና እኛ ብዙ ጊዜ ሱብሓነላህ የራሳችንን እንትን አስከትለን ምናልባት አንዳንድ ጊዜ ሕክማውን ላይገባን ይችል ይሆናል ግን ሰሚዕና ዋብን ማለት ነው። ወይም ቢመስልብንም ምናልባት የኛ ከነቢያ ሳሰለም የሚጋጭ ከሆነ ነቢያችን መሐመድ ሳሰለትን ያሉትን መቀየር ነበረበት ወይም ለምን እንደዚህ መሆን ነበረበት ሳይሆን እኛ ራሳችንን ወደዛ ለመቀየር መጣር እንዳለብን ነው። ግን ሱብሃንአላህ በዚህ ጊዜ የምናየው እንኳን ሰምተናል ይሄ ይጠቅመናል ሳይሆን ሱብሃንአላህ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወይም ከሳቸው በላይ አውቀናል የሚሉ ሰዎችም እያየን ነው ማለት ነው። ራሳቸው ቁርአንይን ቢለው የሚጠሩ ሰዎች ወይም ጣይፋዎች ሱብሃንአላህ የሚናገሩት ነገር የሚሉት ነገር ሰውነትን የሚያንቀጠቅጥ በጣም በጣም በጣም ከባድ ነገር ነው። ሰሞኑን ወይም ባለፈው ጥቂት ሳምንታት አንድ ቪዲዮ ያየሁ ነበር። አንድ ከቱኒዚያ ነው ሰውየው ዶክተር ጠቢብ የሚባለው ምናልባት አይታችሁት ትሆናላችሁ። ሱብሃንአላህ አላህ ሱብሃነሁ ወተዓላ በኪታቡ حرام ያደረገውን ነገር በጣም የተወገዘ ያደረገውን ከዛ እንዲያውም እንዳናደርገው ሳይሆን እንዳንቀርበው ያስጠነቀቀን ነገር حلال ሲያረግ እንሰማለን ማለት ነው። በዛ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሐዲስን አልከተልም እኔ ቁርአንን ብቻ ነው የምከተለው ቁርአን ደግሞ በነብያችን መሐመድ ሰለላሁ ዐለይሂ ወሰለም አረዳድ ወይም ነብያችን ሰለላም በተረጎሙልን በገለጹልን ሳይሆን አይ ቁርአን የወረደው ለሁላችን ስለሆነ በራሴን አንብቤ ራሴ ብቻ ነው መከበር ያለብን የሚል ሰው ነው የሰማነው ማለት ነው። ሱብሃንአላህ ሱብሃንአላህ ይሄ ሰውዬ ምን ይያለን ነው ማለት ነው። በሌላ ነገር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከኔ በላይ አያቁም ከጭንቅላቴ በላይ አያቁም ለኔ የሚያቁ ሱብሃንአላህ እኔ ራሴ ነው እያለ ሱብሃንአላህ ስንት ሰዎችን ለራሱ ጠፍቶ ሰዎችን ወደ ጥፋት እየመራ ነው ማለት ነው። እና የእስላምና የሙስሊሞች ጥላቻ ያላቸው በተለይ ሚዲያዎች ደግሞ እናቃለን በዚህ ጊዜ ሚዲያዎች በማን ላይ ስር እንደሆኑ ወይም በምን ላይ እንደሆኑ እነሱ ከማንኛውም ሰው በላይ ካቨሬጅ እየሰጡት ወይም ምንድነው የሚባለው የኤር እንትን እንዲያገኝ እያደረጉት በጣም ይሄ ሰውየን መሽሁር እያደረጉት ነው ማለት ነው። እና ሱብሃንአላህ እኛ ከነዚህ ሰዎች እንድንጠቀቅ ከሆነ ታዲያ መጀመሪያ ዕልም ያስፈልገናል ማለት ነው። ማወቅ አለብን ይሄን ሰውዬ ምናልባት ቁርአንን ብቻ አቀበላለሁ የሚል ከሆነ ቁርአን ያለ አይቀበልም። ቁርአን ይል ብሎ ራሱም ቢጠራም ቁርአንን አይቀበልም። ምክንያቱም በቁርአን ላይ ነው ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ያለን ማለት ነው። እና ታዲያ ይሄ የት ሊያረገው ነው? ግን አጂብ በጣም አጂብ አጂብ ነው የሰማነው ማለት ነው። ስለዚህ ይሄ እንደ ቀላል ነገር ማየት የለብንም። ቀደምም ወንድማችን እንዳለው ኑር ሁሴን እኛንም የተማርናቸው ሱናዎች ካሉ በቃ እኛ ይሄ ሱና ነው ይሄን ያሳሰለም የወደዱት ነው ያዘዙን ነው ከሰማን ብቻ ሶርሱን መጠየቅ ነው። ሶርሱን ትክክል ሆኖ ከተገኘ ሰሚዕና ወአጣና ብለህ መቀበል ብቻ ነው ያለብን ለዛም ጥረት ማድረግ ያለብን ማለት ነው። ምናልባት የኛ ባህላችን የኛ ልምዳችን የኛ ሰሳችን የሚቃረን ከሆነ ደግሞ ራሳችንን ወደዛ ከዛ ጋር ለማጣጣም ለመሞከር መጣር አለብን ነው ዋናው አንድ ትልቁ ዛሬ ትምህርት የተማረ ነው ማለት ነው። በዛ ላይ የዱዓው ሁሌ ይሄን ዱዓ መጠየቅ አለብን። ምክንያቱም አላህ ሱብሃነሁ ወተዓላ ሂዳያ የሰጠው ማንንም ሰው አላህ ወተዓላ እንዲጣም የፈለገው ደግሞ ማን ሰው ሂዳያ አይሰጠውምና እና ከሁሉም በላይ የበለጠ ኒዕማ ደግሞ ኢማን ነውና ኢማን እንዲሰጠን በዚህ ሱራ ሁሌ መጠቀም አለብን ማለት ነው። ከዛ ቀጥሎ በሁለተኛው አያ ያየነው ወይም ሶስተኛው አያ ያየነው ሁለት ሰዎችን በሚጣሉ ጊዜ ወይም ሁለት ግሩፖችን በሚጣሉ ጊዜ እኛ የሆነ ነገር ልንሰማ እንችላለን። ምክንያቱም አንዱ መጥቶ አንዱ እንደዚህ በደለኝ እንደዚህ አለኝ እንደዚህ ብለን እና ይሄ አያ ባለፈው ሳምንት ከተማርነው ጋር በጣም በጣም በጣም ይያያዛል። እሱ ምንድነው ፈተበየኑ የሚለው ማለት ነው። ስለዚህ እኛ ከሰማን በኋላ መጀመሪያ ማድረግ ያለብን ምንድነው አተብይን ነው ማለት ማረጋገጥ ነው። ስለዚህ ለአንድ ወገን ሳይሆን ከሁለቱን ወገን በደንብ መስማት አለብን። የሚያስከፋቸው ያለ ምንድነው ሁለቱ አንዱን ምንድነው ያኛውን በደለኝ የሚል ያለ መስማት አለብን። ከተቻለም ኤቪደንሶችን መጠየቅ አለብን ወደ ማስታረቅ ከመሄዳችን በፊት ማለት ነው። ስለዚህ እሱን ካደረግን በኋላ በዛኛው አያ ዛሬ ደግሞ የማስታረቅና የማስታረቅ ደረጃው በተለይ ደግሞ ፍትህ ባለው ማስታረቅ እንዳለብን ተምረናል። ፍትህ አድርገን እንደገና ካስታረቅናቸው ደረጃው እስከምን መሆኑን በጣም በጣም በጣም አይተናል ማለት ነው። ስለዚህ እኛ ሰዎችን የሆነ ነገር ከሰማን እንደ ተጣሉ ከሰማን ሄደን ለማስታረቅ መሞከር አለብን ማለት ነው። እንደዛ ካደረግን መጀመሪያ በወንድሞቻችን ሰላምን ፍትህን እናሰፍናለን። ለኡማው ዩኒቲ በጣም እየደገፍን ነው ማለት ነው። አንድነት በዛ ላይ ደግሞ የምናገኘው ደረጃ በጣም ከፍ ያለ ነው ማለት ነው። ካልሆነ በራሳችን መሄድ የለብንም። ስለዚህ አልሐምዱሊላህ በዚህ ቁርአን የቀረ ነገር ሁሉ ነገር የለንም። የኛ የህይወታችን ማንዋል ይሄን ቁርአን ነው ማለት ነው። ሌላው ከዚህች አያ በተለይ በጣም የተማርኩት ነገር በዚሁ ሳምንት ወይም ባለፈው ሳምንት አንድ ጥያቄ ተጠይቀን ሪሰርች እያደረግን ነበር። እሱም ምንድነው ስለ ኢማንና ኩፍር በተማርን ጊዜ ወይም ስለ ሽርክ በተማርን ጊዜ ሀል ሽርኩል አስገር አዕዘም ሚነል ከባኢር የሚለው ትምህርት እየተማርን ነበር እና ዛሬም ተጨማሪ የሆነ መልስ በጣም አግኝቻለሁ ማለት ነው። እሱ ምንድነው ወይን ጣኢፈታኒ ሚነል ሙእሚኒን ይቅተተሉ። ስለዚህ ሁለት ሙእሚኖች ሆነው እርስ በራሳቸውም የተገዳደሉም ቢሆኑ ወይም አንድ ሰው ሙስሊም ሆኖ ነፍስን ቢገድል ግን ከሽርክል አስገር የማይከብድ መሆኑን አይቻለሁ ማለት ነው። ይሄም የሚሆነው ሽርክል አስገር ወደ ሽርክል አክበር ስለሚወስድ ሽርክል አክበር ደግሞ ወይም ሁሉን ስራ እንደሚያበላሽ አላህ ሱብሓነሁ ወተዓላ አንድ የማይምረው ስራ ሽርክን መሆኑን አይተናል ማለት ነው። ስለዚህ በደሞ ይሄን ነገር በማወቄ ይሄን ነገር በማየቴ ወይም ይሄን ነገር ከዚሁ በመገነዘቤ በጣም ደስ ብሎኛል ማለት ነው። ኡስታዝ ጀዛኩሙላህ ኸይረ ጀዛ በወቅታችንና በዕልማችሁ አላህ ይጨምርላችሁ። እኛንም ሰምተን የምንጠቀም አላህ ያድርገን። ሁላችሁም እንዳልነው ሁላንም አላህ ዘን ዱዓ እናድርግ እርስ በርሳችን መካከር። ወሰለ አላሁ አላ ሰይድና ሙሐመድን ወአላ አሊሂ ወሰሕቢሂ ወሰለም። ጀዛኩሙላህ ኸይር። ማይክ ፍሪ። ወራህመቱላሂ ወበረካቱ። ባህል ኢስላም እውነትህ ነው፣ ላኪን ሸርዒ የእስልምና ሸርዒ መቼ ከአውሮፓ ከአሜሪካ ህግ ይሄዳል ብለህ ነው? በብዙ ነገሮች አይጋጠሙም፣ አይገናኙም። ለምሳሌ ሴት አርጃሉ ቀዋሙነ ይላል አላህ ሱብሓነሁ ወተዓላ፣ አርጃሉ ቀዋሙነ አለ ኒሳ። የቤት መሪ ወንድ ነው፣ ምክንያቱም እሱ ስለሚሰራ ቀለብ ስለሚያመጣ አላህ ስለፈደለው የቤት መሪ ወንድ ነው ብሎ ሲያስቀምጠው አላህ። አውሮፓውያን አሜሪካ የሚሉ ግን መጀመሪያ የሴት መብት፣ መጀመሪያ የህፃኖች መብት፣ ከዛ በኋላ የሴት መብት፣ ከዛ በኋላ የውሻ መብት፣ ከዛ በኋላ የወንድ መብት ነው የሚሉት። ሁለተኛ አላህ ሪባ እያለ ሪባ በእናንተ ሐላል ነው። በመቶ የሚቆጠር ነገር አለ በሸርዕ ያጸደቀው በዛ የማይሆን ነገር። ምን ላድርግ እንግዲህ እኔ አሁን አላህ የሚለው የተጣሉ አስታርቃቸው፣ ማስታረቅ ዋጅብ ነው። ቴሌፎን ካደረክማ አጋፍጣቸው ማለት ነው። ለወታደር አሳልፈ ስጣቸው። ስለዚህ አሁን ምንም አይደለም እሱን ተከተል ልበል፣ የአላህን ሸርዕ ተወው ልበል አልልም። ጠይብ አስታርቅና ታሰር እስር ቤት ግባ አልልም። እንዲያውም እና ይህ ነገር መፍትሄው ከእናንተ ጋር ነው ያለው። አላህን ፍሩ። የተጣሉ ሰዎች አንድ ሙስሊም መጥቶ ማስታረቅ ከመኮረ ተቀበሉት። አላህ እንዳዘዘው ወይን ጣይፈታን ምን ልሙእሚኒን አቅተተሉ ፈአስሊሑ በይነሁማ። ስለዚህ የአላህን ትእዛዝ አክብራችሁ ብትታረቁም ባትታረቁም ይህ ሌላ ጉዳይ ነው፣ ሌላ ጥያቄ ነው። ላኪን ለምን ቴሌፎን ትታርጋለህ? ገሬ ገሬ ተጣልተው ብለህ ወደ ፖሊስ ሄደው ምናምንትን ቀድያ ፍርድ ቤት ሊከፈት ነው። ላ አስታርቃቸው። እንግዲህ ካስታረቃቸው ካስታረቅክ በኋላ መንግስት መጣ ምን አገባህ እዚህ ብላ የምታስር ከሆነ ይህ እንግዲህ ምን ይደረግ እንግዲህ ፈትዋ የለውም። ይህ ፈትዋ የለውም። ፈትዋ የሚሰጥህ በዛ በአገራችሁ ያለ አለም እሱ ብቻ ነው ሁኔታውን አይቶ ይህን ፈትዋ ብሎ የሚሰጥ እነሱ ናቸው እንጂ ይህ ብቻ እኮ አይደለም። ባህር ለእስላም ይህ እንትኑ ብቻ አይደለም፣ ብዙ ነገር አለ። ብዙ ነገር አለ ከእስልምና የማይሄድ ነገር። ሴት ከወንድ ተቀላቅላ አትሰራም። በሸርዓችን ሴት ትሰራለች አትስራ አይባልም፣ ላኪን የሴቶች በኩል ሆና ትሰራለች፣ አላህ ይሐለልላ ትሰራለች። ላኪን በእናንተ ደግሞ ሴት ለብቻዋ ወንድም ለብቻው ምና የለም። ጠይብ ሸርዑን ነው የምትከተሉ ወይስ የእናንተ ህግ ነው የምትከተሉ? ይህ ለእናንተ እናንተን የሚመለከት ነገር ነው። ምክንያቱም ዓለሙ ሸርዑ ይነግራል። ከዛ በኋላ ሸርዑና የመንግስቱ ህግ ከተማታ እናንተ ዳኛ ትሆናላችሁ። አላህን ከመረጥክ የአላህን መንገድ ተከተል፣ ያኒ የመንግስቱ ህግ ከመረጥክ ደግሞ የመንግስቱ ህግ ተከተል። እዚህ ላይ በህይወትህ የሚያሰጋ ነገር ከሆነ አደሩራት ቱቢሑ ልማሕዙራት ይላሉ ዑለማዎቹ። ዋጅብ የነበረው ትንሽ ይህ ነገር ከህይወትህ ጋር የተያያዘ በጣም ያኒ የሞት ቅጣት የሚቀጣ ከሆነ ወይም ችግር ካለበት ይህ እንደ ሁኔታው እናንተ ታካሂዳላችሁ። ላኪን አንድ ሸርዓችን አንድ ፈትዋ ሲሰጥ ወይም አንድ ህጉን ሲያስቀምጥ ቁርአን እንደዚህ ብለዋል፣ ሐዲስ እንደዚህ ብለዋል፣ ዑለማዎቹ እንደዚህ ብለዋል ብሎ ነው ያስቀምጠው። ከዛ ይህ ነገር በአሜሪካ አይሰራም፣ በአውስትራሊያ ግን ይሰራል፣ በሳውት አፍሪካ ይሰራል፣ ላኪን በእንትኑ በጄኔቫ አይሰራም የሚል ነገር ይህ እንግዲህ እናንተን የሚመለከት ነው። እና እዚህ ላይ እኔ አሁን ባህር እስላም እንዳለው ማንም ዓለም እጁ ሊያስገባ አይችልም ማለት ነው። ምክንያቱም የህግ መንግስትን ተከተል ካልክ ሱብሓነላህ ሙምኪኑ እስከ ኩፍር ድረስ እንትን ልትቸገር ነው። ላ ሸርዑን ተከተል ካልክ እዛ ደግሞ ችግር ይኖራል። እዛ ያሉ ዑለማዎቹ ቁጭ ብላችሁ ከነሱ የሚሻል ነገር መምረጥ ብቻ ነው። ማይክ ፍሪ።